كتاب القضاء سنة فرد كتاب نو يمي أورام سنة فرد كتاب يمي أورام فرد انجدي بيوتا تشنزوريا كاللوت هكذا تشاندو نو لان دهيا مستقيق إن شاء الله تعالى نمارال فرد الله سبحانه وتعالى بشرية الإسلام يوردوا بقرآن النابة حديث مفاردنا. يقول المصنف رحمه الله إنما يصح قضاء من كان مجتهدا. وقد يكفردوا بفرد مفرجوا وهم قاضيوا من اندهوني من ناقر القبانا لنا. قاضي مهوني مجنو إلى عالم النا مفتي يمجتهد درجة يدرس مهونا اللبات. لفتوى يمي بقاسوا مهونا اللبات. متورعا በጣም ጥንቁቅ የሆነ አላህን የሚፈራ አንአምዋል الناس የሰው ገንዘቦችን ከማባከን በጉቦ ከመታለል ጥንቁቅ የሆነ ሰው እሱ ነው ቃዲ መሆን ያለበት ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም በሐዲስን ሰሂህ እንዳስቀመጡልን አልቀዳ አልቁዳቱ ሰላታ ቃዲዎች 3 ናቸው ልብ በሉና ባለን ዘመናችን ላይ ያለውን ከኔ ጋር ቃኙት القضاه ثلاثه قاضيوچ 3 ናቸው واحد في الجنه كنزي عند ብቻ ነው ጀነት ውስጥ ያለው واثنان في النار ሁለቶቹ ወደ جهنم ናቸው አሉ رسول الله صلى الله عليه وسلم يا الله فاما الذي في الجنه جنه فرجل عرف بصرا لا يعاله ለሐቁ ፈርደው ለሐቁ ቆመው ስራውን ካን ቢያላቀቁት በውሸት ካልፈረድክ ብሎ እንኳን ያልሆነውን ነገር ቢሉት እንኳን አይሆንም ብሎ ከሐቅ ጋር እንግዲህ ማለት ነው ሽክ ማለት አለበት ይሄ ሰውየው ከሐቅ ጋር የተላተመው በሐቅ በስተቀር የማይናገረው ሐቅ በስተቀር የማይፈርደው ጀነት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው ሰውየው ደግሞ ورجل عرف الحق فجار في الحكم حقن ايتو لغنزب لزمد لم يعوقو لتوك بلو حقن يادلا يهم جهنم يدلالو نبي عليه الصلاه والسلام ثلاثنيا سويو ورجل قد غلا انغدي كفرد يادرغو لسوچ فرد يادرغو على جهل منم نغر سايعوقو زم بلو من يادرغو قادي هونو زمدوچو سلاونه اكبابيو سلاونه እንግዲህ ቃዲ አድርጎ ሾሞታሉ ግን ጃሂል ነው እሱ ምንም ነገር አያውቀው ሱብሃንአላህ ስለዚህ ዛሬ ያሉት መንግስታቶች ሁሉ በፍርድ ቤትም ሆነ በሸሪዓ ቃዲ ቃዲ የሚያደርጉት ሰዎች አብዛኛው በእልምና በአማናነቱ በአደራነቱ በውቀቱ ሳይሆን በማሰራት ሰራተኛ ሆኖ ለመንግስት ሰራተኛ ሆኖ እንዲሰራ ጎበዝ እንግዲህ ቃዲ መሆን የሚችል ማን ነው ቢባል ጎበዝ የመንግስት ሰራተኛ የሚሆን ሙስሊም ወንድሞቹን የሚያስጨርስ ለመንግስት የሚሰራ ለሐቅ ሳይሆን ለህዝብ ሳይሆን ለአላህ ሳይሆን ለህዝብ የሚሰራ አድርጎ የሚመረጡት ናቸው አላህ ከዚህ አይነት ይጠብቀን ወዲ ወንድሞች ይሄ እንግዲህ አክራችንን መሸጥና የኡማውን hayat በሌላ ነገር እንግዲህ መለወጥ የሚሆን ይሆናል ለዚህ ነው ለጀሃነም የገቡት ስለዚህ ሁለቱ ቃዲዎች ሐቅን አውቆ ለጥቅም ብለው ለስም ብለው ወንበር ለማግኘት ብለው እንግዲህ ያለ ሐቅ የፈረደው ጀሃነም ይገባል ባለማወቅም ደግሞ ፍርድ ያደረገው ጀሃነም ይገባል ስለዚህ ረሱላችን አለይሂ ሰላቱ ወሰለም ቃዲን አይታችሁ ምረጡ እንግዲህ ቃዲን ባልሆነና ባልሆነ የመረጣችሁ እንደሆነ አላህ ከታቱን ያወርድባችኋል ብሏል ስለዚህ ውድ ወንድሞቼ ረሱላችን አለይሂ ሰላቱ ወሰለም አንድ ቃዲ ፍርድ ሲያደርጋሉ ፈጅታ ሀደሱ ማሳበ እንግዲህ ሙጅተሂድ ከሆነ አላህን የሚፈራ ከሆነ በወቅቱ ለተጠየቀውና ለሚፈርደው ነገር ደግሞ ግና በዛኛ አድርጎ ጨምቀው ቁርአንና ሐዲስ በሌላ የለውን አያቶችን ወስደው የሚመሰሰሉትንም ጅሁድ አድርጎ እንግዲህ ማለት ነው ተጣጥሮ ፈልገው ከቁርአንና ከሐዲስ እርግጠኛ የሆነውን ባያገኝም ያደረገው እንግዲህ ውሳኔና ፍርድ አላህ ሐቁን አጅር ሁለት አጅር ይሰጣል። ሐቁ ከወፈቀ ሐቁን ካላገኘና በውሳኔው ላይ እንግዲህ ላይታች ብሎ ሞክሮ ዑለማዎችን ጠያይቆበት ቁርአን ሐዲስን ፈትሸው የአራቱ መዛሀቦችን ቃልን አይተው የዚህ እንግዲህ በዛሬ ዘመናችን በቴክኖሎጂያችን የተገኘው ክስተት ከቁርአንና ከሐዲስ ከመዛሀቦች ያጣ እንደሆነ ጅሁድ አድርገው ለፍተው ሐቅን ፈልገው አስቦበት እንቅልፍ አጥቶበት ውሳኔ ያደረገ እንደሆነ ሐቅ ይሄ ሳይሆን አይቀርም ብለው ጨማምቆ ላይታች ብለው ኸይሩን ፈልጎ በትክክለኛ ቀና የፈረደ እንደሆነ ሀቤት ማለት ነው። አላህ አንድ አጅር ይሰጠዋል አሉ። ለምን ለጥቅም ያደረገ ነገር የለም። ቁርአንና ሐዲስን ውስጥ ሐቅን አግኝተው ያዘነበለ ነገር የለም። ለዘመዶቹ ብሎ ለሚያውቃቸው ሰዎች ብሎ ያዘነበለ ነገር የለም። ግን ዛሬ እንደምታውቁት በቴክኖሎጂያችን ዘመን እንግዲህ እውቀት በጣም በሰፋበት ዘመን በጣም አጃይብ የሆነ ነገር ነው የተከሰተ ያለው። ባለፈ ጊዜ ከዴንማርክ ተደውሎልኝ እዛ የምኖሩ እንግዲህ ማለት ነው ሰዎቻችን ደውለው ሲጠይቁ ምንድን ነው የሚጠይቁት? አንድ ጥያቄ ለምሳሌ ነው እንግዲህ ምንድን ነው ጥያቄው አልኩት። ባልነት ናቸው ወልዶ ስላል እንግዲህ ሌላ ሴት ሆዷን ማጸኗን ተከራዩ ተወስደው ፈሳሹ ከሴትዮው ተወስደው በሌላይቷ ሴት ማህፀን ውስጥ አስቀመጡ። ልጁ እዛ አደገ። እሷ ነው የወለደችው፣ ግን እናት አይደለችም። ወላ ከአባቱ ጋር አልተገናኘችም። ሌላ ባዳ ሶስተኛ ባዳ ማለት ነው። እና እቺ አይነቱ ትምህርት በውሳኔ በፍርድ ውስጥ ቀናናት የሆነ ሐኪምን ቢሰውያ በትክክል የሚፈርደው መሆን አለበት። ለዚህ መስረጃ ምንድነው ማለት ነው? ለከውኒ መለም የተወራ في اموال الناس لا يتورع عن الرشوه ጉቦ ከመውሰድ የማይቆጠብ ሊሆን ይችላል አላህን የማይፈራ ከሆነ። الله جل وعلا بسورة النساء ውስጥ ምን ይላል? واذا حكمتم بين الناس ان تحكموا بالعدل ሰው መሐከል የምትፈርዱ ከሆነ ፈራጆች ሆይ ቃዲዎች ሆይ አላህን ፍሩና በቀናነት ፍረዱ። ቁርአንና ሐዲስ በሚለው ፍረዱ። የአላህ ውሳኔ የሚበልጥ የለም። አዎ የሰዎች ህግ አንዱን ጎለው አንዱን እንግዲህ ያኖራል፣ አንዱንም ደግሞ እንግዲህ አጎለበት አንዱን ይሞላለታል። አንዱን ጮቅ ነው አንዱን እንግዲህ ያረከዋል። እነዛ እንዳይሆን የአላህ ፍርድ ይውሰዱ በሚል ተቀምጧል። ወደ ወንድሞቼ ስለዝበት ወያሩሙ አለይህ ልሕርሱ አለል ቀዷ የሚመረጠው ሰው ራሱ ቃዲ ልናረግህ ነው ቢሉ መሸሽ አለበት። እኔ እንደውም ቃዲ ብታረጉኝ እኮ እንዲያረግላቸዋለሁ ማለት የለበትም። ወጠለቡሁ ፈልጎም አድርጉኝ የሚል ከሆነ የለም መሰጠት የለበትም። ለምን? ምክንያት አለው፣ ፖይንት አለው። ቃዲነት የፈለገበት ምክንያት አለይኩም ሰላም ወረሕመቱላሂ ወበረካቱ እና ለስልጣን የሚቸው ያኳን መርጣቸው መንሰጣቸው ማሉ ነብዩ አለይሂ ሰላቱ ወሰላም ወለኢማን ረሱሉ አለይሂ ሰላቱ ወሰላም ሐዲስ እንዳጠይቀን ከዛሬ በኋላ ከይኑ ጥይታ መስአለት አንተ ጠይቀ ፈልገ ተንገበሰጠ ወክልተ ኢለይሃ አላህ ይረዳህ በላይ ተይት ስልጣኑ ይጫወትብሃል። ሐቅን መፍረድ አትችልም። ተውፊቅን አታገኝም። ቀናነትን አትወፈቅም። ተጠንቀቅ አሉት ነቢዩ ሰላም። ወይኑ ውጢተሃ ሰዎች ደግሞ ፈልገው አንተን ላይታች ብሎ ረባክህን ሼክ አንተ አላህን ትፈራለህ ረባክ ያዝልን ኤረ አልችልም ኤረ አንተ በስተቀር ማንም የሚይዝልን የለም የአሚርነትን የሚወስደው ስልጣን የሚወስደው አንተ ነው መሆን አለበት ብሎ ካሉ ካስገደዱ አን ገይሪ መስአላ አንተ ምንም ሳትጠይቃቸው አስገድዶ ሰዎች ከሰጡ ውዕንተ አለይሃ አላህ ይረዳሃል አሉት ነቢዩ አለይሂ ሰላም። አለይኩም ሰላም ወረሕመቱላሂ ወበረካቱ። የዛሬ ዓለማችን ስልጣን ዛሬ በሼኮች ደረጃ በፓስቶክ ደረጃ በየቱ ደረጃ በአካባቢ ደረጃ እስከ ኡስታዙ ደረጃ ድረስ እኔም ቢመርጡኝ እኮ የሚል ከቀልቡ አይጠፋም። አላህን የሚፈራ ያ ረቢ እኔን እንዳያመርጡኝ አርግ። ያ ረቢ ይህን ኃላፊነት አታሸክመኝ። ይህ ከባድ ነው፣ ከባድ ነው ለብሎ ለሚለው ሰውየው አሜርነት አይሰስ ከፈለገና እስከለመነ ተከልክሏል በሀዲስ ማለት ነው። አቡ ሙሰ ለሻሪ ምን ይላል በዚህ ጉዳይ? ሰለላሁ ዐለይሂ ወሰለም ዳደጅ ኢንሻአላህ አሁን ይሰማቸዋል። ነቢያችን ላይ ገባው አንድ ቀን ይላል አቡ ሙሳ አና ወረጁላን ሚን በኒ አሚ አንድ ካጎቴ ዘመዶች የሆነ ሰውየው فقال احد الرجل يا الله ملكتي امرنا على بعد ما ولاك الله عز وجل الله كسطوت سلطان يتوسنون انغدي اميرنت ستون باكبابياتين لاي وقال الاخر مثل ذلك ولتنيا سو يوم اندزال الله امير كادرغوت انيا انم ستون بلو علاچو الله اكبر كذا نبياچي من قالوا ان والله لا نولي على هذا العمل احدا سالا አንድ ሰው ጠይቆን እኮ ስልጣንን እኛ አንሰጣው አይወደድም። ለምን ሐላፊነት መሆኑን አላወቀውም እንዴ? የነብዩን উম্মা ጭንቅላት ላይ እንደሚወጡ አታውቀውም እንዴ? ስንቱ ሪቦት በረሃብ የሚሞተው በረሃብ የሚተኛው ስንቱ ታስሮ በዙልምና በጭቆና አንተ ቤትህን በሰላም የሚተኛው ስንቱ ነገር ተከስቶ አንተ ምንም ወሬና ጉዳይ የለለህ እንዴ? አይነት ፈተና ቂያማ ቀን እንድታረግ ነው። አዎ ከባድ ነው። በራሲ አጥያትና በራሲ ችግር ራሱ አላህ ቢያዋጣህ ቂያማ ቀን ትልቅ እድል ነው ማለት ነው። አለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ የአሜርነት ጉዳይ ወላሂ በቻልነ መሰረት በቻልነ መጠን መራቅና መሸሽ አለበት። ግን አንዳንድ ጊዜ ግድም ይሆንብህ ነገር ካለ ያላንተ ሐቅን የሚፈርድ አንተ በሚታየው ሁኔታ በቁርአንና በሸሪዓ ለኡማው የማይፈርድ ለኡማው የሚቆም ለኡማ አስተውጾ የሚከፍ ለኡማ እንቅልፍ የሚያጣ ለኡማ ቀን ለሌት ቀን ለሌት የሚሰራ ያለለ ጊዜ ሙናፊቆችና ሙጅሪሞች ብቻ ተቀማምተው ስልጣንን ወስደው አገሪቷን ሊበሉ ሀብቷን ሊበሉ አገሪቷን ሊገሉ በእንዲህ አይነት የተስማሙ እንደሆነ አንተን አላህ በመሐከል ካስቀመጠው ሐላፊነቱ ኡማህ ከመረጡ እንቢ ማለት የለብህም። አንድ ጊዜ ምን ጉድ ገጠመኝ መሰላችሁ? ገጠመኝ አጃይብ ነው። አሜሪካ ዛሬ አንድ አመት በፊት ነው እና አንድ የሆነ መስጂድ ላይ ኢማም ሁለት ሰዎች አሉ። በመስጂዱ ላይ በግድ አርጎ ኢማም አርጎኝ ነበሩ። እኔ ነበር የሚያሰግደው በመስጂዱ ከመጣሁ እኔ አሰግደው ነበር። እንግዲህ እስላሽ መርሃባ ብዬ ወሰድኩ። በሌላኛው ጊዜ ሁለት መሻይኾች አሉ። የመስጂዱ ኢማምና ከአፍሪካ ከኢትዮጵያ የመጡ ሼክ አሉ ለሙሐደራ። ሁለታቸውም ሊያሰግዱ አይፈልጉም። እራንተ ይለፍ እርርሶ ይጥሉ ይለፉልኝ እራንተ እርርሶ ሲባባሉ አንዱ ኩፍያውን በጎን አስቀምጠው ይሄ ባርሜጣውን በጎን አስቀምጠው ሱሪው ሜትር አንድ ሜትር መሬት ላይ የጎተተው ሰውየው ከቂጡ ደግሞ ከላይ ደግሞ የወደቀው ከስሩ ደግሞ አንድ ሜትር የረዘመው ኩፍያውን ደግሞ ይሄ ምንድነው ባርሜጣውን ደግሞ በጎን ያዞረው የገባው ቤት መጥቶ መስጊድ እንደገባ አላህ እንጃ ስለማመኑ ኢማሞቹ ስለማመኑ ድብን ብቻ ምራብ ገባ። አላሁ አክበር አለው። ጋና ጉዳቸው ፈላ። ከዛ ጎትቶ ሊያወጡ ነው ሰላት ገብቷል። ኦሬዲ ምን ይደረግ? ሰዎቹ መሻይኮቹ ተያዩ፣ ተማሪዎቹ ሌላዎቹ አሉ ተያዩ። እዚህን እናውጣ ወይስ እንዴት እናድርግ? ቆይ እስቲ ሙስሊም ሳይሆን አይቀርም። መስጊድ ውስጥ እኮ ነው ምራብ ገባ እኮ መስገጃ ቦታ ኢማም ቦታ ገባ ኦሬዲ። ከዛ በኋላ የምናረገው ነገር የለም አሉና እስቲ እንግዲህ ሰላትን ካበላሸ ምን እናረጋለን ያ ረቢ አሉትና በቃ ጭንቃቸው ውጥረት ገቡ። ለማንኛውም እስቲ አላሁ አክበር አሉ። ፋቲሃ ሊጨርስ ደርሷል። እንግዲህ ሰላት ገብተው ሰላትን እግሩን ላይ አድርገው ላዩን ታች አድርገው በቃ ሁሉ ነገር በጥብጠው ከሰላቱ ሲወጣ አንተ እንዴት ሰላት ገባው? እንዴት ሰላት ትቀድማለ? ሰው ለማሰገድ እንዴት ቻልከው? አሉት። የመስጂዱ ኢማም አይደለህ? እና እንግዲህ ሁኔታህም ደግሞ እንደዚህ ነው። አንድ ሼክ ዓሊም አይደለህ? ዑለማዎች አሉ። ይሄው ስጋር አሰግደ ረሰግደን እየተባባሉ እየተከባበሩ ነው። አንተስ እንዴት እንደዚህ ያረከው ስሉ ጊዜ ለኸይር ስትለማመኑ ከመካከላችሁ ቀማሁት አለ። ለኸይር ነገር ስትለማመኑ እኔ ደግሞ ቻንሱ አግኝቼ ቀማሁት። እንግዲህ ምን ላደርግ አላቸው። ሰላት ያመልጠን ዘንዳ እንግዲህ እኔ መቅደም ይሻላል ብዬ ነው። አዎ እንዲህ አይነት አጋጣሚዎች ይኖራል። ህዝብን ለማስተዳደር ሊሆን ይችላል፣ አካባቢን ለማስተዳደር ሊሆን ይችላል። አንተ ሸኮ እምቢ አልከው፣ አንተ አሜኑም እምቢ አልከው፣ አንተም ደግሞ እምቢ አልከው። ሌላው ሙናፊቁ ጮቆ ያደረገውና ይገባና ጭንቅላት ላይ ይቀምጥልሃል። አዎ ሱብሃነላህ። እንደዚህ አይነት እንግዲህ በዓለማችን ዙሪያ የተከሰተው ቁጥር ስፍር የለም። መስጅድ ያለ መታወቂያ አትገባም የሚል ሀገር ተገኝቷል ዛሬ በዓለማችን። በእንዱኑሲያ በመጀመሪያው መንግስት መስጅድ የሚገቡ በየቀኑ 5 ጊዜ መስጅድ ለመግባት ከወሰኑ ከመንግስት መታወቂያ መውሰድ አለባቸው። ኢጅፕት ደግሞ እንግዲህ ጽምን ለማሳደግ ከፈለክ መታወቂያ ማውጣት አለበት፣ ፍቃድ ማውጣት አለበት። ጽሜን ሊያሳድግ ነው መንግስቱ እንዲያውቀውልኝ። ለምን ያለዛ አንተ ከኢኽዋን ሙስሊሚን ጋር እና መታሰር አለበት። አይ አልታሰርም ከነሱ አይደለሁም ካልክ ከመንግስት እንግዲህ ፍቃድ መውሰድ አለበት ጽምን ለማሳደግ። ያ አላህ መጨረሻው ምን ሆነ? ይሄ ኢጅፕት ጉዳይ እንደሚታዩት ሆነ። ቁርአንና ሐዲስን ሸሪዓውን ሲያጠቡት አላህ ህይወታቸው ላይ ይሆን እንደዚህ ያደረገው። አላህ ፈረጅ ያምጣላቸው። አላህ ወደ አላህ የሚመለሱ አላህ ያደርጋቸው። የሀገራችን ደግሞ እንደው ደበስም አላደረግም። ውድ ወንድሞቼ ወደ ቁርአንና ወደ ሐዲስ የማንፋረድ ከሆነ በቁርአንና በሐዲስ የማንተዳደር ከሆነ አንዳችን በአንዱ ላይ አላህ ጉማሬ ያደረግብንና አንዱ በአንዱ እንግዲህ ዋጋችን ይሰጠናል። ወላሂ ከልቤ ወስጄ አይደለም ከኪሴ ወስጄ አይደለም። አላህ በቁርአን እንደሚናገረው እነሆ ትሰማላችሁ። የቁሉ ላሁ ጀለ ወዓላ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون. ظهر الفساد في البر والبحر بما كسبت أيدي الناس اجاتشو بسراتشنا بامن الداتشو امتاتشو اجاتشو بادرغتشو بفصمتشو آتيات مكنات እርስ በራሳችሁ ማጋጨትና ማማታት እርስ በራሳችሁን አዛብ እናንተ ላይ ያስቀምጠናል። ቅጣታችን ነው ይላል አላህ። እጃችሁ ለሰራችሁ ጉዳይ ነው እንጂ ከኔ አይደለም ዙልሙ። አላህ ሱብሃነሁ እንደዚህ ስል ምንድን ነው ትምህርቱ የሚሰጠን? ለምን እንደዛ አደረግከው ያ ረቢ? ለምን ይህን አዛብ አወረድከው ያ ረቢ ሲባል ለአለሁም ይርጅዑን፣ ወደ አላህ እንድትመለሱ ዘንዳ ትምህርት ከሆነላችሁ ዘንዳ። አዎ አዎ። የረሃበ ሰው የግድ ምግብ መፈለግ አለበት። የታመመ ሰው መድኃኒት መፈለግ አለበት። አዎ አላሁ ስብሓነሁ ወተዓላ እንዲህ ያስተምረናል። ስለዚህ ከነበርንበት ለመውጣት ወደ ነበርንበት ሰላማዊ እስላማዊ መንግስት፣ ወደ ነበርንበት ሸሪዓዊ ህግ ለመመለስ ወደ አላህ ስብሓነሁ ወተዓላ መመለስ ከራሴ ጀምሬ አላህን ፈርቼ ሚስቴን ጨምሬ ልጆቼን ጨምሬ ጎረቤቴን ቀጥዬ ከዛ ዘመዶቼ ከዛ አካባቢዬ አገሬን ሁሉ ለዚህ ከታመንኩና ለዚህ ከተጨነቅኩት አላህ ጀለ ወዓላ ፈረጅ ያመጣል። ወንካንስ ሙስሊሙ ሙስሊም ያልሆኑ ራሳቸው እንግዲህ ከዚህ ይጠቀማሉ፣ እንግዲህ ይፈየዳሉ ብዬ ገምታለሁ። እስልምና ለመግደል ብቻ አይደለም የመጣው። እስልምና ለማረድ አይደለም የመጣው። ዛሬ ስሙን እንደሚያበላሹትና እንዲሁ ክብሩን እንደሚያቆሹት አይደለም ዲን እስላም። መታየት ይኖርባታል። እቺ ሀቂቃና ምስጢር መዳሰስ ይኖርባታል። ስለ ሸሪዓዊ ፍርድ ቢባል ዛሬ ኦ ገና እንግዲህ ማለት ነው 400 ዓመት 500 ዓመት ወደኋላ ልትመልሰን ነው ይባላል። ዛሬ ኧረ በቁርአንና በሐዲስ እንፋረድ። ምንድን ነው ደግሞ የሚያወር? ከስንት ዘመን የቀረው ከስንት ዘመን የቀረው ገና ደግሞ ስንቱ ዘመኑ እኮ የቴክኖሎጂ ዘመን እኮ ነው። ምንድን ነው ወንድምህ? አፕዴት ሁን እንጂ አንተ አፕዴት። አላሁ አክበር። በቁርአንና በሐዲስ ማለት አፕዴት መሆነ ኤክስፓየር ደሆነ እንዴ? እና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እስላማዊ ፍርድ ቢባል እስላማዊ ሸሪዓ ቢባል እንደውም ሙስሊም ነን ያልሆኑት ራሳቸው ሙስሊም ያልሆኑ ክፍል ይቅርና ሙስሊሞች ነን የሚሉት ራሳቸው ዛሬማ አለ አንተ ደሞ ሂጃብ ይለበስ ንቃብ እንግዲህ ፊት እንግዲህ ይደረግ ቢባል ምን ማለት ነው ይሁን እንጂ የተማርክ ሰው አይደለም እንዴ ይባላል ሰው ዛሬ ሙስሊሙ እኮ አላህ ይስጥረን በል ወንድሞቼ አኺራ እየተበቀን ይያለ የቁርአኑ ባለቤት እየተበቀን ይያለ የሸሪዓው እንግዲህ ማለት ነው ባለቤት አላህ ጀለ ወዓላ እየተበቀን ይያለን እኛ ዛሬ የምንገኘው መደብ የምናሳየው አቋም ወላሂ ወላሂ ደምን የሚያስለቅስ ነው እስከመቼ ደምን ዲፋሰስ እስከመቼ እንግዲህ ማለት ነው ሙስሊሞቹ እርስ በራሳቸው ተባልተው ተዋግተው ሌላው እንግዲህ ጣላቱ እጁን እንግዲህ ማለት ነው አጣጥፈው በነሱ ላይ ሻይና ቡና እየጠጣ በነሱ ላይ ይፈረጃል እንዴ አይነት አመለስኳችሁ 5 ደቂቃ ትቀራኛለች ኢንሻአላህ ሸሪዓተ الاسلام ومن كان متاهلا للقضاء لقضاء ويم لفرد حق يهونه سويو فهو على خطر عظيم بتلك انقدي وطرت لا يهونال بتلك انقدي معناته نو ادغا نجر لا انداله سو متطبق عليهت مقطب عليهت لقادنت يتمرطو سو انقدي لشلماتنا لسلطاننا لوانبر اندتاچ سايون حلافنت تطلو بتالنا شكمو اندايغلو حقون ازنبلو اندايموتو الله سبحانه وتعالى قبرون بايسات اندايلوطو مفرات يغبوال سلازي ود وندموچي نبياچنا عليه الصلاه والسلام من ولي القضاء لقد النت يتمرطو سو من لا اندتاردى ماوقالبت يا لبير لا اندتاردى من اكل عذاب نو يا جماعه በብለ መታረድ እንደውም ረህመት ሆነ ማለት ነው ለምን ቶሎ ያሳርፋላ ላ ኢላሀ ኢላላህ የነብያችን ቃል እኮ ነው والله صحيح ነው አዲሱ ኢማም አቡ ዳውድ እና ትርሚዚ እንደውም ኢብኑ ማጃህ እና ሌሎቹ አንድ ሰው ለቃድነት የተመረጠ እንደሆነ ያለ ቢላህ እንደታረደ ወቁዋሉ ለምን ያ ረሱላህ ለሙስሊሞች አይደለም እንደሚፈርደው በቁርአን እና በሐዲስ አይደለም የሚፈርደው ለሸሪዓተል እስላም አይደለም እንደያቆመው አዎ ነፍስያ አለበታ ዘመዱ ይመጣላ የሚያቆሰው ይመጣላ ባለውለታ ይመጣላ እንዴ ጥቅም አለበታ የራስን ጥቅም ማየት ይመጣላ አንዱ ምን አለ ባለፈ ጊዜ አንተ ለአምስት አመት sultaan ሰጥተህን አንተ ሹምህን ለህዝብ ለዘመድ ለጎሳይ ለወንድምህ ምንም ሳትሰራ እንደውም ጭምር ምን አይነት ጅል ነህ አንተ አንዲ ቆንጆ ቤቱን ከሰጥ ሰራ ከስልጣኑ ወጣው አለዋሉ ያ ረቢ ቤት ለመስራት ነው ለካ ስልጣን የሚፈልገው ቪላ ለመስራትና እንደው ፓራዶ ለመግዛትና መርቸዲስ ከጃፓን ለማስመጣት ነው ሱብሃንአላህ አልገባኒ ምኩ ምስጥሩ ያ ረቢ ምን አይነት ሰውና ምን አይነት ጭንቅላት ነው ይዘን ያለነው ምን ነው አኺራየት አለ ምን ነው ቀብርየት አለ ምን ነው አላህ ምን ይለኛል ምን ሆነ ምን ለረሱሉ ምን ይላቸዋለው ቂያማ ቀን የለም ይሁሉ ከሰው ተጠርቆ ወጥቷል እና ለላሂ ወኢና ኢለይሂ ራጂዑን ስለዚህ ውድ ወንድሞቼ ለሐላፊነት ለመንግስትነት ለወረዳነት ለምንነት የተሾመ ሰው ያለ ቢላ እንደታረደ ይወቁ ለምን ከዚህ ፈተና የሚወጣው በጣም ጥቂት ሰው ነው አላህ ይሰትረን አላህ ነጃ ያውጣን سلا قادنا سلا قضات يهني مسلال ولهما على اصابه اجران الله وفقوا اجرون انقدي مالتن هولت لماغنيت اندو لايتاچ بلو قران النا حديثن حافظو تفسيرون تططو علماءوچن النا اللهن يمفروتنن بقنيونا دراون اسقمطو لفردو تطنققو تنققسو هونو انقدي مان متا مان غبا يراسو غدا ايدلم ምን ተከሰተ በምን አይነት ሊፍረደው የሚለው ቁርአንና ሐዲስን ጨምቀው ለነዚህ አይነት ተጨንቀው ለቁርአኑ ለሐዲሱ ለዲኑ ለአላህ ለረሱሉ ለህዝቡ ለሀገሩ ለነፍሱ እንግዲህ የሚያስብና የሚተክዝ የሚጨንቅ የሚጣጣር ሰው ከሆነ አላህ ለተጅር እጥፍ እጥፍ ይሰጠዋል አለ ወማ አልኸጣኢ አንዳንድ ሆነ ብሎ ሳላይ ሆን ባልሆነበት ስህተት ውስጥ ከገባ እንዳልሆነ ሆኖ ላይታች ብሎ ቅድም እንዳልኩት ቁርአንና ሐዲስን ፍለፍቱን አስቀምጠው አንደንድ ፍርድና አንደንድ ውሳኔ ላይ ስተት ውስጥ ከወደቀ ሆነ ብሎ እስካል ሆነ ድረስ የቻለውን አክል ከቁርአን ከሐዲስ ጨምቆ ዑለማዎችን ባለ ሐቆችን ጠይቀው እንግዲህ መላ ብለው ለዚህ ኸይር ይሄን ይመስለኛል ብለው እንግዲህ ከፈረደው አላህ አንድ ሙሉ አጅር ይሰጣል አሉ። አንድ ሙሉ አጅር አላህ ይሰጣዋል አሉ ነብዩ አለይሂ ሰላቱ ወሰላም። ኢለም ያሉ ጁህደን ፊል ባህሲ በመፈተሽ ቁርአንን ሐዲስን በሚገባ ስለሚያውቀው ከቁርአንና ከሐዲስ እርግጥ ይሄን መሰለ ፍርድ የሚመስለው ከቁርአን አጣ ከሐዲስ መጣ ከሰሃባዎች ተግባሪ መጣ የዑመርን የአቡበክርን የዑስማንን የዓሊን የሙአዊያን የነዚህ የሰሃባዎችን የታቢዒዎችን ፍርድ ከላይ እስከታች የተጻፈውን ሁሉ ፈትሸው ቅድም እንዳልኩት ይሄን የሚመስል ፍርድ ካጣ በዛሬ ያሉ ዑለማዎችን ሰብስበው እነ ስለዚህ አይነት ፍርድ ወጥቷል ስለዚህ አይነት ጉድ ተከስቷል ምን ትላላችሁ ስለዚህ ብለው ዑለማዎችን እንግዲህ አስቀምጠው አማክራቸው ከነዚህ መጨረሻ ጨምቆ ያወጣው ህጉ የተሳሰተ እንኳን ቢሆን በአላህ ቤት እርግጥ ከቁርአንና ከሐዲስ መስረጃ የለምና የተሳሰተ እንኳን ሆኖ ፍርዱ ግራ ቢይዝ አላህ ሙሉ አጅር ይሰጣዋል አሉ። ለምን ለፍቶ አላ እንቅልፍ ፈቶበት አላ ጥፍለጋ እዚህ ወታህሩሙ አለህ ረሽዋ ጉቦ መውሰድማ እንደታወቀ ሐራም ነው። ወልሀዲየቱ ለቲ ኡህዲየት ኢለይሂ ቃዲ ስለሆነ ሀዲያው እንኳን ከተሰጠ ስጦታው እንኳን ከተሰጠ ሐራም አለህ ቃዲ ስለሆነ ነው። እንግዲህ ስጦታ ይመጣለት መቀበል አይገባም። ወላ የጁዙ ለሁል ሁክሙ ሐለል ገደብ እየተቆጣም ደግሞ ፍርድ መስጠት የለም። በጣም አጃይብ ነው። ቃዲ ብሊ መሆን አለበት። ቃዲ ታታሪ መሆን አለበት። ቃዲ በጣም ፈጣን መሆን አለበት። አንድ ቃዲ አንድ ሰውየው ተመጣጡት ከዛ በኋላ ላይታች አይተው የባለቴፖ ሰውየውን ጠይቀው እንደተሰረቀ ያረጋግጠው ሌባ መሆኑ ተረጋግጠው ከዛ ወደ ቁርአንና ወደ ሐዲስ ተመልሰው ለስንት አክል ገንዘብ ነው السارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله الله اللي بيقول ስለዚህችን አያት ወስደው እጁን ለመቁረጥ ሲመጣ ከሐዲስ ጋር አመዛዝኖ ሲያየው ከ3 ዲናር ያልበቃ ነገር እጅ አይቆረጥም ይላል ሐዲስ። ቁርአኑን የተረጎመ ሐዲስ ነው። ከ3 ዲናር 3 ዶላር እንደማለት ነው። ከ4 ዶላር 3 ዶላር አከባቢ ያልደረሰው እጅ አይቆረጥም ይላል። ከዛ ቴፕዋን ለመገመት ተመለሰ። ይሄን ከጨመቀ በኋላ አው ማህከማ ቤት ነው ፍርድ ቤት እኮ ነው። ከዛ ቴፕዋን ዋጋውን አስጠይቆ ከከተማ ተደውሎ ይቺ አይነት ቴፕ ከቻይና የመጣችው በዚህ ቁጥር ያለችው ይሄን አክል ካሰት የምትወስደው ወይም እንደዚህ አይነት ነገር በቃ ሁሉ ነገር ከነ ቁጥሯ ከነ ሜዲዋ ከነ ምንዋ ከነ ምንዋ ተመድቦ ሲል ከሁለት ዶላር የበለጠ የለም። አልበቃም እጅ ለመቁረጥ አልበቃም ማለት ነው። ልብ በሉ ውድ ወንድሞች እያዳመጣችን ነው በደንብ ጉድና አጃይብ እኮ ነው። ቃዲው ብልነቱና ታታሪነቱ ነው የምነግራችሁ። ከዛ በኋላ እጅ መቆረጥ አይገባምና የተወሰነችውን ትንሽ ቅጣት ወስደው ከሰዎቹ እንግዲህ ጋር ፍርዱ በዚህ ይጨረሳል። ከዛ በኋላ ሰውየው ቴፑን ተሸክሞ በር ላይ እንደደረሰው ቃዲው እስቲ መልሱልኝ መልሱልኝ አለ። ከዛ በኋላ مرحبا ብሎ ፍርድ ቤት ነው መልሱልኝ እስቲ ቴፑን ክፈቱልኝ አለ። ቴፑን ክፈቱት አለ። ተመልከቱት ቴፑን በሚከፍቱበት ጊዜ የአንድ ዶላር ግማሽ ካሴት በአንድ ዶላር ግማሽ የተገዛው ካሴት አለበት ወን የሆነ ካሴት አለበት የሙዚቃም ሆነ የሚኖም ሆነ የራ ካሴቱ ስንት ነው ዋጋው? አንድ ዶላር ግማሽ ነው። ኦኬ ቴፑ ስንት ነበር የተገመተው? ሁለት ከምናምን ነው የተገመተው። እና ስንት ሆነው? ከሶስት ዲናር በልጧል። ባሉ እጁ ነምጡና ቃ ይሆን እጁ ተቆረጠ። አላሁ አክበር። አዎ በሱዳን ሀገር ነው ይሄ በሱዳን ሀገር ነው የተከሰተው። ለምን ሸሪዓተ ኢስላም ሐቁ መጠበቅ አለበት እንጂ የሰውየው እጅና ደሙ አይደለም። አላህ ምን አለ በቁርአን ولكم في القصاص حياة يا أولي الألباب لعلكم تذكرون لعلكم تتقون ولكم في القصاص حياة والله كاسم بمكفل يا الله ان شريعة لما فصمنا لما وصن يوتاچو نو ያለበት አለ ሁለተኛ ሌላ አይሰርቅማ አው ዝሙት የሰራ በድንጋ ተቀጥቅጦ አግብቶ ከሆነ በድንጋ ተቀጥቅጦ የተገደለ እንደሆነ የዝሙት ቆሻሻ ይቆማል ትክክል ነው አላህ አባባሉ جل جلاله عليكم السلام ورحمه الله ስለዚህ ይሄንን ነው ሐቂቃው መታየት ያለበት የሸሪዓ ፍርድ ቤት የቃዲ ፍርድ ቤት ሁኔታዎቹ በእንዲህ አይነት በሳል በሆነ መልኩ መካሄድ ያለበት ጉዳይ ነው ስለዚህ ውድ ወንድሞቼ ብዙ መስረጃዎችና ብዙ ሐዲሶች እንግዲህ ይቀመጣሉ እዚህ ዙሪያ ኢንሻአላህ ተባረከ ወተዓላ እዚህ ላይ ያለው درس وعليه التسويه بين الخصمين الا اذا كان احدهما كافرا ሁለት እንግዲህ ማለት ነው ተጣልቶ ማህከማ ቤት የመጡ እንደሆነ ቃደምን አድርግ ማድረግ አለበት ሁለታቸውንም እኩል ማዳመጥ አለበት አንዱ ካፊር ከሆነ በስተቀር ይላል ወሰማዑ منهما قبل القضاء ከፍርድ በፊት ከሁለታቸው ለየብቻ ለይቶ ለይቶ መስማት ይኖርበታል መስረጃዎቹን መጠየቅ አለበት ወተስሂሉል ሂጃቢ بحسب الامكان ሰዎች እንግዲህ ማለት ነው ቃዲ ላይ የሚገቡበት እንግዲህ ማለት ነው በረኛው አብዛኛ ጊዜ አጥባቂ መሆን አለበትም በትክክል አላህንም ይፈራማውን አለበት መጀመሪያ የገባውን አወጥቶ ቶሎ ጨርሶ ስል ከዛ እሱ ሻይ እንዲጠጣ ተደርጎ አይደለም ከዛ ይሄ ወጥቶ ሌላኛው ወራፋ ያዘው ቀጥታ ቶሎ መግባት አለበት ሁሉም ባለ ጉዳይ ነውና አንዱ ካንዱ ምሻልበት ምክንያት የለም ሼኹና ጃሂሉ ከመጣ እኩል ናቸው ፍርድ ቤት ናጩ አረቡና ፈረንጁና ምስኪኑ ጥቁሩ ከመጣ እኩል ናቸው በእንደዚህ አይነት ሐቅና ቀደ እንግዲህ ቀናነት መሰረት አለበት ወየጁዙ او الاتخاذ اعوان مع الحاجه الناس ان يردوت سوچم كسو جاي قومو سوچ الله مفرات يورباچوال والشفاعه انغدي معناتنو ميرتا متيق والاستيضاع والارشاد الى الصلح يتكلكلنو معناتنو شفاعه متيق بفرد بيت ايچالم وحكمه ينفذ ظاهرا فقط يقاضي فرد بيت انغدي حكمه بظاهرونو مموالات يالبت فمن قضى له بشيء عند سو فرد انغدي يتسطونا وسانه يدرس اندهونه فلا يحل له حلال يهون لتم الا اذا كان الحكم مطابقا للواقع حق انغدي بتكتل تفردلت اندهو عند سو بوشت هدو مسكرن وشت غزتو هدو قاضي فرد بيت يسون حق كقرطه انت يا له حق اند قرطوله قاضيو سيعوقو يفردله مهونون ياوك يا له حق كتفردله الله سبحانه وتعالى فرا قاضينو يفردلني من اغباني تبل ينو شريعه الاسلام يكلكل ود وندموتين وجزاكم الله كل خير والسلام عليكم ورحمه الله وبركاته لزاري يالنا درس